وأشهد أن محمدًا عبد الله ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين. أما بعد، يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام، إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. إن شاء الله يا الله سبحانه وتعالى فكادك هنا بزارو كان يمن جمرو كتاب قدام سيل لمن ناقر اندمو كركوتين اجيقون انستنيا يهونا كتابنو كنش كتابنو ناقرقن يه كتاب اجيقون طرنا اجيقون ود بركية يهونو لسولج بتالي لمسلمو أما اجيقون اسفلاق يهونونا ناتقامي يهونو تمهرتوچن يمياس جبتنا يمياس تمري هنا كتابنو يزيه كتاب اسم الأصول الثلاثة بلال الأصول الثلاثة بلو مالت توستو مسالتوچ مالتنو باجرو هنا كتاب من قرابت قزي باولت عينت من قروچنا لما بتي من موكرو كتابون مجمريا إيان داندون قال بقال الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. ثم أما بعد، أحبتي في الله، بزاريو مشيت يمن جمرو كتاب أصوله الثلاثة أصول يمي لو قال أصل كمي لو يتوسد سيون يبزو أقلالتنو أصل يميلو نتألا سيهون أصول يميلو لبزو سيهون يميقل لتبتنو يقالو طريت رقوامين مسارتو اتش مالتنو الثلاثة قطرنو سوست مالتنو باجرو سوستو مسارتو اتش يميل ترقوامين إيزان يمسحفتو رئيس قلتنو سوستو مسارتاوي مرهوش يمسحفتو سم أصول يجمع ويمدقمو يبزو مقلتا قال سيهون عندو أصل بلال أصل مالت مسارت مالتنو مسارات مالتنو أصول سيهون مسارتوش عند مالتنو الثلاثة سوستو مالتنو سوستو مسارتوش يهنون قدي يمسحفتاتشن أجر سمو مالتنو ይህን መጽሐፍት በሁለት አይነት መንገድ سنማር ከዛሬ በኋላ ባከሄዳችን ላይ በሁለት ደረጃዎች ወይም በሁለት አይነት መንገዶች ለማየት እንሞክራለን። በመጀመሪያ የቃሎቹን ትርጓሜና የእያንዳንዱን ቃል አበጥረን ለማየት እንሞክርና ከዚያ ደግሞ ተመልሰን በቃል በቃል ተርጉመን ያየናቸው ነገሮች መልሰን በሰፊው እናብራራዋለን። የምናገራቸው ነገሮች በተቻለ መጠን እያንዳንዳችሁ በጽፉት ይመረጣል። በደርሳችን መጨረሻ ላይ ጥያቄዎች ይኖሩኛል። እንደዚሁ ደግሞ በሚቀጥለው ፕሮግራማችንን ገና سنጀምርም ዛሬ ተማርነውን በመጠየቅ ነው የምንጀምረው። ግልጽ ነው አይደል? ይህ ከዛሬ በኋላ ወይም ከዛሬ ጀምሮ የሚኖረን ቆይታ ከዚህ ኪታብ ጋር የሚኖረን ቆይታ የምንሄድበት ስርዓት ወይም ኒዛም ይሆናል ማለት ነው። ስርዓት ወይም ኒዛም ይሆናል። ኪታቡ ሲጀምር ቢስሚላሂርራህማኒርራሂም ብሎ ነው የሚጀምረው። ቢስሚላሂ አርራህማኒ አርራሂሚ ትርጉሙ በአላህ ስም እጅግ አዛኝና ሩህሩህ በሆነው። አላህ የሚለው ቃል ወይም ስም እርሱ አላህ ሱብሃነሁ ወተዓላ ብቻና ብቻ የተሰየመበትና የሚሰየምበት የሆነ ስም ነው። አላህ የሚለው ቃል እሱ አላህ ሱብሃነሁ ወተዓላ ብቻና ብቻ የሚሰየምበት የሆነ ስም ነው። በአላህ ስም እጅግ በጣም አዛኝ ሩህሩህ በሆነው ብሎ ሲጀምር ምን የሚል ጥያቄ ያስነሳል? ምን ይሁን? እዚህ ጋር ዑለማዎች ተቅዲር ወይም ደግሞ በውስጡ ያቀፈው መልእክት አለ። ይህ ትልቅ የሆነ ህክማ አለው፣ ጥበብ አለው። ለምንድን ነው ይህ بسم الله الرحمن الرحيم የሚለው ያጀማመር ሁኔታ ሰዎች በህይወታቸው የሚሰሩትን ስራ ባጠቃላይ በሚሰሩበት ጊዜ بسم الله الرحمن الرحيم ብለው ሙስሊሞች ስለሚሰሩ ከሚሰሯቸው ስራዎች ጋር ተያይዞና ተቆራኝቶ እንዲሄድ ተፈልጎበት ነው። ለምሳሌ ፊልፊታችን መጽሐፍት አለ። እዚህ ጋር ምን ማለት ነው? ቢስሚላሂ አቅራኡ በአላህ ስም እጅግ በጣም አዛኝና ሩህሩህ በሆነው ስም አነባለሁኝ ወይም እጀምራለሁኝ ታልፋል። ይህ የተባለበት ደግሞ ምክንያት የጀመሩበት ሙአሊፉ ቢስሚላሂ الرحمن الرحيم ይህንን መጽሐፍት የጻፉት الشيخ محمد ابن عبد الوهاب يبارالو الشيخ محمد ابن عبد الوهاب يبارالو انيه سو بسعوديت عربيا كرياض كتما بس تسمين በስተ ሰሜን በሚትገኘው የዑየይና የተባለችው ከተማ ዑየይና በተባለችው ከተማ እንደ ሂጅራ አቆጣጥር እንደ ሂጅራ አቆጣጥር በ11 15 በ1115 ዓመተ ሂጅራ የተወለዱ ሲሆን እንደ ኢሮፓያኖች ደግሞ አቆጣጥር በ1703 የተወለዱ ናቸው። የት? ሳውዲት አረቢያ ከሪያድ በስተሰሜን በሚትገኘው ዑየይና በተባለችው ከተማ። ባጭሩ ስማቸው ሙሐመድ ኢብኑ አብዱል ወሃብ ይባላሉ። ይህን መጽሐፍ ሲጀምሩት بسم الله الرحمن الرحيم ብለው የጀመሩበት ምክንያት የረሱልን አለይሂ ሰላቱ ወሰላም ፈለግ በመከተል ነው። ረሱል አለይሂ ሰላቱ ወሰላም በተለያዩ አጋጣሚዎች መጽሐፍቶችን ወይም ይቅርታ ደብዳቤዎችን ሲጽፉ بسم الله الرحمن الرحيم ብለው ይጀምሩ ስለነበረ ነው። ረሱልም አለይሂ ሰላቱ ወሰላም እንደዚሁ በሐዲታቸው በአላህ ስም ያልተጀመረ ነገር ሁሉ ቆራጣ ነው ብለዋል ወይም በረካ የለውም በረካ የለውም ብለዋል ረሱል አለይሂ ሰላቱ ወሰላም። ለዚህ ሲባል ነው ታዲያ ይህንን መጽሐፍት بسم الله الرحمن الرحيم ብለው የጀመሩት። الرحمن የሚለው እና الرحيم የሚለውን ሁለቱን ስሞችና ባህሪ የአላህ ባህሪያቶችን በምንመለከትበት ጊዜ ሁለቱ ቃላቶች የተገነቡባቸው ፊደሎች አንዱ ከአንዱ በልጦ እናያለን። الرحمن የሚለው الرحمن የሚለው الرحيم ከሚለው ቃል የተገነባበት ፊደል በልጦ እንመለከተዋለን። ቤት ይበልጣል الرحمن የሚለው ይበልጣል الرحيم የሚለው በአንድ ፊደል ያንሳል። አረቦች ምን ይላሉ زيادة المبنى يدل على زيادة المعنى ይላሉ። አንድ ቃል የተገነባበት ፊደሎች ቁጥር መጨመሩ ተጨማሪ የሆነ ትምህርትን ያስተላልፋል ይላሉ። الرحمن የሚለው በአንድ ፊደል በልጦ መገኘቱም እዚህ ጋር ይህንኑ አይነት ትምህርትን ያስተላልፋል ወይም ይህንኑ አይነት መልእክትን ያስተላልፋል። الرحمن የሚለው ይህ የአላህ ሱብሃነሁ ወተዓላ ስም ሲሆን አላህ እንጂ ሌላ አይሰየምበትም። ትርጉሙ የሚያስተላልፈው መልእክትም ሰፊ የሆነን ረህመት ሰፊ የሆነን ረህመት ሰፊ የሆነን ረህመት ያቀፈ ማለት ነው። የሰፊ የሆነ ረህመት ባለቤት ማለት ነው። ሰፊ የሆነ ሰፊ ስንል ሙስሊም ያልሆነውን ካፊሩንም በአጠቃላይ የሚያጠቃልል ማለት ነው ይላሉ ዑለማዎች። الرحيم የሚለው ደግሞ እንደዚሁ አላህ ረህመት እንዳለው ረሂም እንደሆነ አዛኝ እንደሆነ የሚያስተላልፍ ቢሆንም በሙእሚኖች ላይ የተገደበ ነው ብለው ዑለማዎች ይናገራሉ። فالرحمن ذو الرحمه الواسعه يسفي رحمه بالبيت ማለት ነው። والرحمه والرحيم ذو الرحمه الواصله قطاي يهونل يئذنت بالبيت معناتنا رحيم يميلو ሁለቱ ደግሞ ተቆራኝተው አንድ ላይ ሲመጡ ልክ እንደዚሁ ሰፊና ተከታታይ ዘውታሪ የሆነ የእዝነት ባለቤት የሚልን ማዕና ወይም ግንዛቤን ያስይዘናል ያስጨብጠናል በቀጥታ ወደ ኪታባችን ስንገባ ኪታቡ ሲጀምር ምን ይላል ኢዕለም ይላል ኢዕለም እወቅ ማለት ነው እወቅ ማንን ነው አንተ ይሄንን መጽሐፍት የምታነብሰው ሆይ ኢዕለም እወቅ رحمك الله الله اذن لهنا الله اذن لهنا انه نغركو يجب علينا بنيا لي قد يهونبنال يجب قد يهونال علينا بنيا لي تعلم ممار من ممار اربع مسائل አራት ቁም ነገሮችን መማር በእኛ ላይ ግድ ይሆንብናል እደግመዋለሁ ኢዕለም እወቅ ረሂመከላሁ አላህ ይዘንልህና አንተ ይሄንን መጽሐፍት የምታነብ ሰው ሆይ የምትማር ሰው ሆይ አላህ ይዘንልህና እወቅ انه ነገሩኮ يجب علينا بنيا لي قد يهونبنال مننو قد يهونبن تعلم ممار اربع مسائل اردت قوم نغروتشن ممار بنيا لي قد يهونبنال الاولى يمجمرياو قوم نغر يمجمرياو قوم نغر الاولى يمجمرياو العلم اوقات نو اوقات نو اوقاتن مقسم በእኛ ላይ ግድ ይሆናል وهو ይህ اوقات ማለት وهو اي العلم اوقات ማለት የተፈለገበት እዚህ ጋር ማወቅ አለብህ አላህ ይዘንልህ ብዬ ስናገር اوقاتን ስልህ اوقات ማለት የፈለኩትኝ ምን አይነት اوقات ነው معرفة الله اللهን ማወቅ ነው معرفة الله الله ما وقنوا ومعرفة نبيه اندزيو يسوني الله سبحانه وتعالى ملائكتنيا نبيون ما وق مالتنو ومعرفة ما وقنوا نبيه ملائكتنياون اندزيو ومعرفة اندزيو ما وقنوا دين الاسلام يسلمنا الحيمانوت ما وقنو بالادله بماسرجا بالادله بماسرجا الثانيه ሁለተኛው ደግሞ العمل به بذي باوكو نجر مسرات نو سران مسرات نو العمل ስራ ነው ቢሂ በተማርከው ነገር መጀመሪያ ምናልን ማወቅ ብለናል ማወቅ ሲባል አላህን ማወቅ ነብዩን ማወቅ እስላምን ማወቅ እና እነዚህ ነገሮች ስታውቅ በማስረጃ ከማስረጃ ጋር ተያይዞ ማለት ነው ዝም ብሎ አወቅኩኝ ብሎ ዝም ሳይሆን እንዴት አወቅስ ትባል ማስረጃን ማቅረብ በሚችልበት መልኩ ሁለተኛው ምንድነው ቁም ነገር ከአራቱ ቁም ነገሮች ሁለተኛው አልዓመሉ ቢሂ በዚህ በተማርከው ነገር መስራት ተግባር ላይ ማዋል አሳሊተቱ ሶስተኛው አድዓወቱ ኢለይሂ ወደዛ መጣራት ወዴቱ ወደ ተማርከውና ተምረህ ወደ ሰራኸው ነገር ወደ ተማርከውና ተምረ ወደ ሰራው አልዓመሉ ቢሃላለ መስራተላለ በተማርከው ነገር ወደዛ ወደ ተማርከውና ወደ ፈጸምከው ተግባራዊ ወደ አደረከው ነገር ምን ማድረግ መጥራት ነው ሰዎችን መጥራት ዳዕዋ ማድረግ ማስተማር ማለት ነው አራቢአቱ አራተኛው الصبر تئغست ነው على الاذى فيه በምታስተምርበት ጊዜ الاذى ማለት መከራ ስቃይ ማለት ነው فيه በدعوه وسط በምታስተምርበት ጊዜ ለሰዎች ትምህርትን በምታደርስበት ጊዜ ዳዕዋ ስታደርግ በሚያጋጥምህ መከራ ስቃይ ጭንቀት ላይ ትዕግስት ማድረግ ነው ግልጽ ነው አይደል ግልጽ ነው ነአም እነዚህ ናቸው እንግዲህ የመጀመሪያዎቹ አራት ቁም ነገሮች እስኪ አብራርተን እንያቸው ተመልሰን አብራርተን እንያቸው እعلم አሉን እወቅ እወቅ ይህ ትልቅ የሆነ ግብዣ ነው ትልቅ የሆነ ጥሪ ነው አላሁ ሱብሃነሁ ወተዓላ ረሱሉን አለይሂ ሰላቱ ወሰላም ገና መጀመሪያ ሲልካቸው ምን እንደነበር ያላቸው ይቅራ አንብብ ነው አንብብ በማንበብ የሰው ልጅ ያውቃል በማንበብ የሰው ልጅ የማያውቀውን ዕውቀት ይቀስማል በማንበብ የሰው ልጅ ይረዳል በማንበብ ያለበትን ማህይምነት ያስወግዳል رحمك الله الله يزنلهنا عجيب እኮ ነው سبحان الله ከዛ በስተፊት اعلم ሲሉ ዕውቀት ሲሉ ዕውቀት ማለት ምን ማለት ነው ዕውቀት ማለት ምን ማለት ነው ዕውቀት ብሎ ማለት العلم هو ادراك الشيء على ما هو عليه ادراكا جازما عند النجر باللبث ሁኔታ ላይ ያለ ምንም ጥርጥር ስለዛ ነገር መገንዘብና ስለዛ ነገር ምንነት መረዳት ዕውቀት ይባላል ቁርጠኛ በሆነ መልኩ ምንም ጥርጣሬ በሌለበት መልኩ አንድን ነገር ማወቅ መገንዘብ ባለበት ሁኔታ ላይ ሳይዛባ ያለ ምንም ጥርጣሬ እርግጠኛ ሆኖ ስለዛ ነገር ግንዛቤ መውሰድ በማያጠራጥር ሁኔታ ዕውቀት ይባላል ይህ ዕውቀት የምንለው ነገር ዕውቀት የሚባለው ነገር እዚህ ጋር በሁለት ይከፈላል አስምሩበት በሁለት ይከፈላል ትኩረት ስጡት አንደኛው ዕውቀት ضروري የሚባለው ነው ضروري ይባላል ሁለተኛው ነظري ይባላል ضروري የሚባለው ምንድነው ነظريስ የሚባለው ምንድነው ضروري የምንለው የዕውቀት አይነት የሰው ልጅ ያለምንም ማስረጃ ያለምንም አስተማሪ ያለምንም አስረጂ የሚገነዘበውና የሚያውቃቸው ነገሮች ናቸው ለምሳሌ ያንን ነገር አስተማሪ ሳይያስፈልገን ማስረጃ ሳይያስፈልገን የምናውቀው የዕውቀት ክፍል ضروريን ይባላል ضروري ማለት ያለምንም ማስረጃ ያለማንም አስጠኚ ያለማንም አስረጂ የምንገነዘበው የዕውቀት አይነት ነው ለምሳሌ ያህል እሳት አቃጣይ ነው ያቃጥላል ስንል ይለበልባል ስንል ማስረጃ ያስፈልጋል እንዴ አያስፈልገው አይደል እንዴ ይህን ማለት ነው ይህ አይነቱ ዕውቀት ضروري يبالال ለምሳሌ السماء فوقنا ሰማይ ከኛ በላይ ነው ያለችው ያስፈልጋል ይሄ ማስረጃ አያስፈልገውም የሚታይ ነገር ነውና ግልጽ ነው ይሄ ነው የመጀመሪያው ክፍል ضروري የምንለው የዕውቀት አይነት ይሄ ነው ማስረጃ የማያስፈልገው አስተማሪ የማያስፈልገው የሆነው የእውቀት ክፍል ነው ይሄ። ሁለተኛው ደግሞ ነዛሪ የሚባለው ነው። ይሄ ግንዛቤን የሚፈልግ አስተማሪን የሚፈልግ እንደዚሁም ደግሞ ማስረጃን የሚፈልገው አይነት የእውቀት ክፍል ነው። ለምሳሌ كالعلم بوجوب النية في الوضوء ለምሳሌ ውዱእ ሲያደርግ ሰው የውዱእ ለምን እንደሚያደርግ ማውቁን የተመለከተ ሰላት መቶ ሲሰግድ ለምን እንደሚሰግድ ለማን እንደሚሰግድ ማውቅን የመሰለ ማስረጃ ያስፈልጋል። ለማን ነው የምትሰግደው? ለአላህ። ለምን ትሰግዳለህ? አላህ እንደዚህ እንደዚህ እንደዚህ ስላለኝ። ውዱእ መታረገው ለምንድን ነው? ለሰግድ ነው? ቁርአን ልቀራ ነው ወይ? እንደዚህ እንደዚህ ንያው ሐሳቡ ያን ነገር የሚያደርግበት ምክንያት ምን እንደሆነ ግንዛቤ ያስፈልጋል፣ ማስረጃ ያስፈልጋል። ያን ደግሞ ለማወቅ ዝም ብሎ ከመሬት ተነስቶ ሰው ልጅ ሲፈጠር ብቻ የሚያውቀው ነገር ሳይሆን የሚያስጠናው የሚያስተምረው የሚያስረዳው ኃይል ያስፈልጋል አይደል? አስተማሪ ያስፈልጋል። ይህ ነው ሁለተኛው አይነት የትምህርት ወይም ደግሞ የእውቀት ክፍል። አንደኛው ضروري ያለው ነው፣ ሁለተኛው ደግሞ ነዘሪ ያለው ነው። ከተሉና رحمك الله الله يزنلهنا عجيب يكون والله مصحفتون ያነበብከው دعاء ያደረጉልህ ከአላህ ረህመትን ከአላህ እዝነትን ይጠየቁልህ ነው የሚያስተምሩህ ወይም መጽሐፍቱን እንድታነብ የሚጋብዙህ ጸሐፊው። ይህ ዑለማዎች ለሚያስተምሯቸው ሰዎች ረሂሞች አዛኞች መሆን እንዳለባቸው የሚያስገነዝብ ነው። ረሱል አለይሂ ሰላቱ ወሰለም ያስተማሪዎች ሁሉ አስተማሪ፣ የመምህራን ሁሉ መምህር፣ የጥሩ ሰዎች ሁሉ ጥሩ ሰው ነበሩ። እሳቸውም ለሰዎች የነበራቸው ረህመት እጅጉን ሰፊ ነበር። ለዚህም ነው አላህ ሱብሃነሁ ወተዓላ وما ارسلناك الا رحمه للعالمين እኛ እኮ አንተን ለዓለማት እዝነት እንጂ አላክንህም ያላቸው። والعلماء ዑለማዎች ደግሞ ወራሰቱ الانبياء የአንቢያዎች ምንድናቸው? ወራሾች ናቸው። ሲወርሱ የነሱን ገንዘብ አይደለም የወረሱት፣ የነሱን እውቀት ነው፣ የነሱን ባህሪ ነው። ግልጽ ነው። ስለዚህም ነው እሳቸውም رحمك الله الله يزنلهنا الله يزنله ማለት ምን ማለት ነው? الله يزنله ማለት فالمعنى غفر الله لك ما مضى من ذنوبك ያለፈውን ወንጀል الله يابسلهنا ووفقك وعصمك فيما يستقبل منها የሚመጣውን ደግሞ الله ከወንጀል ይጠብቀ ከወንጀል ያርቀ ቀጥተኛውን መንገድ الله سبحانه وتعالى ያሳይህና ማለት ነው። ትልቅ የሆነ ዱዓ ነው والله ትልቅ የሆነ ዱዓ ነው። نعم እንደዚህ ካሉ በኋላ انه ነገሩ እኮ አሉ يجب علينا በእኛ ላይ ግድ ይሆንብናል። ምንድነው ግድ የሚሆንብን? تعلم መማር። ምንድነው የምንማረው? أربع مسائل أردتكم نقروتشن الأولى يمجمروا العلم أوقات نوالن أوقات من مالت اندهونة تناقرن أوقات بلو مالت عندن نقر باللبتون إتالي سايز زبا بقرت أنينت من امترت آري بلي اللبت ملكو ماوكنا مردات سلزان نقر من النت ماوك أوقات يبالال ترت آري كاللبت أوقات يبالال ተጠጣሪ ካለበት እውቀት አይባልም። እውቀት ጃዚ መሆን አለበት፣ በቁርጠኝነት የምታውቀው መሆን አለበት። ጆሮ ጆሮ እንደሆነ እንደምታውቀው፣ አይንህ አይንህ እንደሆነ እንደምታውቀው፣ ሰላት ወቅቶች ወይም ሰላቶቻችን አምስት መሆናቸውን እንደምታውቀውና እንደምትገነዘበው ያለምንም ጥርጣሪ የምታውቀው ነገር ነው እውቀት የሚባለው። አለበለዚያ ወይ ጀህል ይሆናል جهل مركب او بسيط تدرابي مهيمن اللي هون يشلال ወይ መሐይምነት ሊሆን ይችላል ወይ ጥርጣሬ ሊሆን ይችላል ኢላ ገይሪ ذلك እዚህ ውስጥ አንገባም አሁን نعم وهو ما وقع يالبه اكو معرفه الله الله ما وقع نو قال اي يما تفلغبت مندنو معرفه الله الله ما وقع نو بالقلب بلبه بمناسبه بتش عارلم بلبه الله سبحانه وتعالى لتوقو يجبال معرفه ما وقع ما يت ما وقع تستلزم قبول ما شرعه بدن باطينو اللهن ماوق سنن اللهن ماوق سنن اسو يدنغغون حغغات مقبلن والعذ والاذعان والانقياد له لسو تعزاج تباركي تنبركاكي مهون له الله سبحانه وتعالى وتحكيم شريعته يسو يا الله سبحانه وتعالى شريعه حغغات በህይወት ላይ ፍራጅ እንዲሆን ማድረግ ነው ባንተ ላይ እንዲንጸባረቅ ማድረግ ነው ይህ ህግ ይህ ድንጋጌ አለቲ ያቺ ጃአ ቢሃ ረሱሉሁ ሙሐመድ ሰለላሁ ዐለይሂ ወሰለም ያ ረሱል ዐለይሂ ሰላቱ ወሰለም ይዘውት የመጡት ድንጋጌ ይዘውት የመጡት ህግጋት يزوت يمطوت شريعه ويتعرف العبد على ربه عند باريا جيتاون انديت نو مياوقو انديت نو مناقو اللهن معرفه الله اللهن ماوق سنن اللهن انديت نو يمناوقو اللهن يمناوقو بهولت عينت منغروش نو ልብበሉ አላህን የምናውቀው በሁለት አይነት መንገዶች ነው እወቁ ስንባል አላህን እወቁ እንዴት ነው የምናውቀው በሁለት አይነት መንገዶች አንደኛው هو النظر في الايات الشرعيه في كتاب الله عز وجل وسنه رسوله صلى الله عليه وسلم አንደኛው يا الله سبحانه وتعالى شريعه مملكت ነው يا الله ህግጋት መመልከት ነው የአላህ ህግጋት እነማን ናቸው هو كتاب الله ቁርአን በመመልከትና وسنه رسوله صلى الله عليه وسلم የረሱል عليه الصلاه والسلام ሱና የሳቸውን ፈለግ በመመልከት ነው አላህን እናውቀው አይ بالايات الشرعيه ሃይማኖታዊ እስላማዊ የሆኑት ህግ ጋትና አመላካቾች በማወቅ ነው ይህ መጀመሪያው ነው ቁርአንና ሐዲስን በመገንዘብ አላህን ማወቅ ምን ይችላል በዚህ አይነት መንገድ ነው አንደኛው ሁለተኛው መንገድ هو النظر في الايات الكونيه التي هي المخلوقات يا اللهم الله يفطراتهم الله يفطروا النجر باتك علي يهنن عالم بمملكتنا بماستنتن نو الله ما وقع من نشلو الله ما وقع من نشلو يهنن عالم يفطرون يسول ليش بمايت سماياتن بمملكت مدرن بمايت تراروتشن بمايت اندزي هو معناته نو بركاتا نجروتشن بمايت انزي نجروتش ያለ ፈጣሪ እንዳልተፈጠሩ መገንዘብ እነዚህን የፈጠረው ጌታ አንድና አንድ ብቻ መሆኑን ማመን ይቻላል ለምን እንዴ አንድ አምላክማ በፈጠራቸው ኖሮ አንድ ፈጣሪ እንኳን እማ በፈጠራቸው ኖሮ ባያስገኛቸው ኖሮ እኮ አላህ እንዳለው لو كان فيهما آلهة إلا الله لفسدتا ለምድርና በሰማይ ውስጥ ከአላህ سبحانه وتعالى ውጪ ሌሎችም አማልክቶች ቢኖሩ ኖሮ እነዚህ ሁሉ በተበላሹ ነበር አንዱ ሰማይን 7 አድርገ ይፈጥራለው ሲል ሌላው 6 ሌላው 5 ሌላው ደግሞ መሬትን ተራራማ እንዳትሆን ወይ የተለያየ ነገሮች ማለት ነው በመሐከላቸው ምን ይፈጠራል ልዩነት ተፈጥሮ በአጠቃላይ ፍጥረታት ሁሉ እህ በተበላሹ ነበር ነው አላህ Subhanahu Wa Ta'ala የሚለው አላህ እኛ እሱን እንዴት ማወቅ እንደምንችል ምን ይላል وفي الارض በመሬት ውስጥ እኮ አያቱን በርካታ የሆኑ ምልክቶች አሉ ለልሙቂኒን ለሚያገናዝቡ ለሚያውቁ ለሚረዱ ሰዎች ምን አለ በርካታ የሆኑ ማስረጃዎች ተአምራቶች አሉ ኢላ አላህ Subhanahu Wa Ta'ala وفي انفسكم افلا تبصرون እንዶ በነፍስያችሁት ውስጥ በእናንተው ፍጥረት ውስጥ የሰው ልጆች ማለት ነው አትመለከቱም እንዴ አላህ እንዴት እንደፈጠረው እንዴት እነዚህ ሰዎች እንደተገኙ እንዴት አላህ Subhanahu Wa Ta'ala በእናት ወድ ውስጥ እንዳስቀመጠው እንዴት አድርጎ ደረጃውን ጠብቆ ጊዜውን ጠብቆ ሳይዛባ እንዴት አላህ እንደፈጠረው አትመለከቱም እንዴ ይሁሉ አላህ Subhanahu Wa Ta'ala وفي كل شيء ايه تدل على انه واحد በእያንዳንዱ ነገር ውስጥ ብትናስተነትን እያንዳንዱ ነገር በአጠቃላይ ቆም ብለን አስበን ብንመለከተው ብንረዳው እርሱ አላህ Subhanahu Wa Ta'ala ብቻውን እኛንም ይሁን ሁሉን ነገር የፈጠረ እንደሆነ መረዳት እንችላለን ስለዚህ አላህን ማወቅ ምንችል በሁለት አይነት መንገዶች ነው አንደኛው ምን አለን بالآيات الشرعية ሸሪዓዊ በሆኑ ምልክቶች ነው ማስረጃዎች ነው እነዚህም እንደማን ናቸው አለን كتاب الله وسنة محمد صلى الله عليه وسلم يا الله قرآن مصحفتنا እንደዚሁ ደግሞ ምንድነው የረሱል አለይሂ ሰላቱ ወሰለም ሱና ወይም ፈለግ ነው نعم ሁለተኛው ومعرفة نبيه ومعرفة نبيه يا الله من أكتنيا ما وقنو يا الله من أكتنيا أي معرفة رسوله محمد صلى الله عليه وسلم يا الله من أكتنيا يهونت محمد عليه الصلاة والسلام ما وقنو الساتو ما ناتو متي تولدو من الناس أستمرو ما يتنبرا سيستمروا ينبروت ለማን እንስተላኩ ባህሪያታቸው ምንድን ነበር ትልቁና ዋነኛው ግንባር ቀደም የዳዕዋቸው አላማ ምንድን ነበር እነዚህ ነገሮች ሁሉ ማወቅ ይገባል ነው እሳቸው የመጡበትን ቀጥተኛው መንገድ መረዳት እሳቸው ረሱል አለይሂ ሰላቱ ወሰለም ትክክለኛ የሆነ ሃይማኖት ይዘው መጣቸውን ማወቅ ማመን وتصديقه فيما اخبر يتناغروت اونت نو الواشوم تككلنيا يهونن تمهرت استمروال بلن مامن نو وامتثال امره فيما امر الساچو سرو يالوتن نغر دغمو اشي بلو متكبر مازز متازز واجتناب ما نهى عنه وزجر رسول عليه الصلاه والسلام تو تكلكلوا ራቁ ያሉትን ነገር እሺ ብሎ መራቅና መከልከል ይብቻ አይደለም ወተህኪሙ ሸሪዓቲሂ ወርዳ ቢሁክሚሂ እሳቸው ይፈረዱትን ወይ መሳቸውን ፍርድ በህይወታችን ላይ ማንጸባረቅ መቀበል የእሳቸውን ፍርድ መውደድ ደግሞ አለው በረሱል አለይሂ ሰላቱ ወሰለም ማመን ሲባል برسول عليه الصلاة والسلام ما من سيبان طيق الله نين من مالتنا الساتشو يمتو بطن يمتو تن تمهرت ماوك كتن يون منجد إسلام ماوك مالتنا رسول عليه الصلاة والسلام اونتن يهونن تمهرت اونتن يهونن اوقت لزيه أمة انداستل اللفن تككلن يا تمهرتن انداستوارو እውነት ነው ብሎ መረዳት ሶስተኛ ረሱል አለይሂ ሰላቱ ወሰለም ስሩ ያሉትን ነገር እሺ ብሎ መተግበር አራተኛ ረሱል አለይሂ ሰላቱ ወሰለም ተከልከሉ ያሉትን ነገር መከልከል ራቁ ያሉትን ነገር መራቅ ማለት ነው አምስተኛ رسول عليه الصلاة والسلام يامتوتن هجغاتنا فرد بهوتاتشن لاي ፈራጅ ማድረግ ያንን መቀበል እንደዚሁ ከዚህ ጋር ተያይዞ والرضا بحكمه የሳቸውን ፍርድ ወዶ መቀበል ወዶ አፍቅሮ ደስተኛ ሆኖ መቀበል ማለት ነው። ይህን አስመልክቶ አላህ Subhanahu wa ta'ala ይላል فلا وربك بغيتاه ينبني الله سبحانه وتعالى لا يؤمنون ان السكو ايامنوم مؤمنوچ كوناچو ايامنوم حتى يحكموك فيما شجر بينهم بمحكلاچو ياغاطماچون چغر بمحكلاچو ياغاطماچون ليونت بمحكلاچو ياغاطماچون ماننياوم اچكاچاكي گوداي ወዳንተ መጥተው ካንተ ፍርዱን ወስደው ሲያበቁ በነፍሶቻቸው ላይ ምንም አይነት ችግርና ምንም አይነት ቅሬታ እስካልተሰማቸው ድረስ ያንተን ፍርድ ወደው ተማርከው እሺ ብለው እስካልተቀበሉ ድረስ ፈጽሙ አላመኑም ነው አላህ Subhanahu wa ta'ala የሚለው። አላመኑም የሱን አለይሂ ሰላቱ ወሰለም ፍርድ የሳቸውን ህግ የሳቸውን ትምህርት ደስተኛ ሆኖ መቀበል ያስፈልጋል ማለት ነው። الله سبحانه وتعالى اندزيه بليلو انقص لي فليحذر الذين يخالفون عن امره يسون ينبيون صلى الله عليه وسلم تعزاز انبي يميلو سوت يميخالفو سوت يميقارنو يهونو سوت يتنققو من يتنققو ان تصيبهم فتنه فتنه اندات نكاچو فتنه اندات تاغنياچو يتنققو او يصيبهم ويدغمو اندات نكاچو من عذاب اليم اسامامي يهونه قطات اندات تاغنياچو اندات نكاچو يتنققو فتنه يميلون قال امام احمد رحمه الله عليه تفسروت منالو اتدري ما الفتنه فتنه مالت من اندو تاقالها قالو الفتنه الشرك شرك مالت نو قالو لعله اذا رد بعض قوله ان يقع في شيء من الزيغ فاهلك سويو يا رسول الله صلى الله عليه وسلم فردنا يساچون تمهرت አልቀበልም ብሎ ሲያበቃ አልቀበልም ያለን ይሆን እንደሆነ በጥመት መንገድ ውስጥ ገብቶ ሽርክ ይነካዋል ብሎ ይፈራልና ነው። ስለዚህ ይህ ትልቅ የሆነ ሙሲባ ነውና የሰው ልጅ ሊጠነቀቁና ሊርቁ ይገባል ማለት ነው። ኢዘን ረሱልን አለይሂ ሰላቱ ወሰላም ማወቅ ስንል እነዚህን ነገሮች ሁሉ ያጠቃልላል ሁለት ጊዜ ተናግሬያለሁኝ ሁላችሁም ያያዛችሁት መሆን አለበት። نعم قوله معرفه دين الاسلام اسلمنا ማወቅስ ማለት ምን ማለት ነው? ومعرفه دين الاسلام اسلمنا ማወቅ ስንል ምን ማለት ተፈልጎበት ነው? እስላምን ማወቅ ሲባል እስላም የሚለው እስላም ማለት ሁለት አይነት ግንዛቤ ይኖራል። አሁንም ልብ በሉ ሁለት ነገሮች በስተዋልና እስላም ሁለት አይነት ግንዛቤ ይኖራል። አንደኛው ተቀላላ የሆነ ግንዛቤ ነው። ተቀላላ ስንል አላህ Subhanahu wa ta'ala የሰው ልጅን ፈጥሮ ነብይ ከላከበት ጊዜ ጀምሮ رسول عليه الصلاه والسلام اسكمطبت غزي درس ይሄ عام ምንለው ነው ተቀላላ የሆነ ግንዛቤው። ይህ الاسلام بالمعنى العام هو التعبد لله بما شرع منذ ان ارسل الله الرسل الى ان تقوم الساعه الله سبحانه وتعالى يسول لجن فطرو نبياتن كلاكبت غزي جمرو እስካለንበት ጊዜ ድረስ እርሱ አላህ Subhanahu wa ta'ala በነብያቶቹ አማካኝነት የደነገገው ድንጋጌ ያስቀመጠው ህግ ያስቀመጠው መንገድና ትምህርትን ተቀብሎ መቀበል በዛ መንገድ ላይ መገኘት እስላም ይባላል። ይህ ተቀላላ የሆነ ግንዛቤ ነው። ያን የተከተለ ሰውዬ ሙስሊም ይባላል ዲኑ እስላም ይባላል ማለት ነው። ይሄን ምንለው ምንድነው? ቀደም ሲል የነበሩ በአጠቃላይ ነብያቶች ያስተማሩት እስላምን ስለሆነ ነው። ደግሞ አለው كقدمت إسلام بمعنى العام تقلال لا يهنا قل الزابيو تقلال لا بهنو ترقواميو ويم قل الزابيو الله سبحانه وتعالى يسولج فترو نبي كلاكبت كذي جمرو اسك أهن درس يسوي الله سبحانه وتعالى تأزاز يسون تمهرت يرسون من قد ما كتل يتكتل باتك علي مسلم يبالان يمي كتلو هيمون إسلام يبالان ما نتنو كما جمرا جمرو اسك أهن درس يهان نبت مكنيات قدمت كذي جمرو ينبي ينبرو نبي يخش باتك علي ياستمروت ينبرو إسلام سلنبرنو إسلام سلنبرنو إسلام سلنبرنو الله سبحانه وتعالى الله سبحانه وتعالى من إلى أليه الناس ملكت ربنا إبراهيم عليه السلام يتناقرتن الله لن ياسي أسترال لفلم بقرآن من على ربنا وجعلنا مسلمين لك ذرية ومن ذريتنا أمة مسلمة لك يتاتشن هوي مسلم وجادر قن كنيا ذرية وجم من دزيهو هزبو تشاتشن انباتك علي مسلم وجادر قاتشو بلوان الله سبحانه وتعالى كما جمر يكزي جمرو ان يوسف بن ناي عليه السلام موسى بن ناي إبراهيم إسماعيل وغيره من وعيسى عليه السلام هلم إسلام النبر سيستمر ينبروت الله دين بلو مالت السوزن دا إسلام بيتشاننا بيتشان دهونا بقرآن واسكمتوال الله من على إن الدين عند الله الإسلام الله زند هيمانوت إسلام بيتشان الله سبحانه وتعالى اندازيه الله من على ومن يبتغي غير الإسلام دينا كإسلام وجي كإسلام وجي يالن هاي ما نوت أدرقو يميز يمي فلق كإسلام وجي يالن هاي ما نوت هاي ما نوت يبلو يميز إنه يمي فلق يهو نسو فلن يقبل منه كسو فتصمو الله يكبلو فتصمو تكباي منتن آقنين وهو اندي هاي نتسو في الآخرة من الخاسرين لما جرى شايته كان بآخرة ككساري وجهه نقرأ الله سبحانه وتعالى نقرأ يه إسلام إسلام إسلام بتقلو يالو قنزابي هنو الله نبي يسوچني لا كبت هاي مانوت بتق علي كآدم جمرو اسك رسول عليه الصلاة والسلام درس إيان دان داتشو ياستماروت إسلام النو إسلام أهون باللو قنزابي سنمتا بنيا برسول عليه الصلاة والسلام أمة لمن اندازي هالن كدم سيرين بروت أنبياءوش يامت طواتشو بركاتاتر مرتوش نبرو أهون بنيا برسول عليه الصلاة والسلام أمة بس هاتشو هزب يليلو كرم سيري نبرو بركات حققاتو چن نادن بو چن يشارة يولن حققات يزون رسول عليه الصلاة والسلام يزو يمتوت يبنو مالت الله سبحانه وتعالى ليان داندو هزب أسفلاقي هنا وننا يميس ما موني هنا هق اندمي دنققنو الله سبحانه وتعالى بنوحك زي نبرو هق مسارتاوي نقروج اندالو بيهنو الله بيبتشين ثمقزات بنبي نوح مامن برسول صلى الله عليه وسلم مامن اندزيو النزي نقروج وانا وانا مسارتوج اندالو هنو اندالو هنو يلوج ثققاتوج جن شرائعوج جن لله يسلم ميتلونو إن أهون إنيا بالن بتجزي برسول عليه الصلاة والسلام أمة إسلام بلومانت إسلام ما أقصد الإسلام هو الإسلام الذي امتن الله به على മുഹമ്മദ് സല്ലല്ലാഹു അലൈഹി വസല്ലമ ഉമ്മതിഹി യാ യാ റസൂൽ അലൈഹി സ്വലാത്തു വസ്സലാം എന്നാ ബസാച്ചോ ഹിസ്ബ് ലൈ അല്ലാഹു സുബ്ഹാനഹു വതആല ይህንን ሃይማኖት እኮ መረጥኩላችሁ ብሎ የተመጻደቀበት የሆነው ሃይማኖት ነው። ኢማን መጀመሪያ ኪታቡን ስንጀምር እያንዳንዱን ቃል ተርጉመናል። አሁን ማብራሪያ ውስጥ ነው ያለነው። ኢስላም ማለት ምን ማለት ነው የሚለውን እያየን ያለነው። ኢዘን ይህ የረሱል አለይሂ ሰላቱ ወሰለም ዲን እሳቸው ያመጡት ኢስላም ቀደም ሲል የነበሩትን በአጠቃላይ የሻረ የሆነ ዲን ነው፣ የመጨረሻ ዲን ነው። እሳቸው ረሱል አለይሂ ሰላቱ ወሰለም ቀደም ሲል የነበሩትም ነሳራዎች ይሁዶችም ቢሆኑ በረሱል አለይሂ ሰላቱ ወሰለም ያመኑ የሆነ እንደሆነ ሙስሊሞች ይባላሉ። ሙስሊሞች ይባላሉ። በሳቸው ያላመኑ የሆነ እንደሆነ ግን ቀደም ሲል ባለው ህግጋት ቢያምኑም በሳቸው ስለካዱ እነዚህ ሰዎች ከእስላም ይወጣሉ። ለምሳሌ ይሁዶች በሙሳ አለይሂ ሰላም ዘመን ሙስሊሞች ነበሩ። ወነሳራ ነሳራዎች ክርስቲያኖች كانوا مسلمين في زمن عيسى عليه السلام بعيسى زمن مسلموش نبروا لمن عيسى اسلام النبر يستمروا اسلام يستمر سلا نبر نجرق الرسول عليه الصلاه والسلام سيمتو يا عيسى نم يا موسى نم باتك علي تمهرتن شرو اديس يونن تمهرتنا اديس نبي يمرشا نبي هونو سلامتو በሳቸው ማመን ግድ ይሆናል። አይኔ በኢሳ ብቻ ነው ማመነው በረሱል አላምንም ሲል የሰውዬ ከእስላም ይወጣል ማለት ነው። ይህን እስላም ነው የተፈለገበት። እስላም ሲባል قوله بالادله በማስረጃ ስንል አዲላ የሚለው ቃል የብዙ ቁጥር ሲሆን ቅድም اصول አስል እንዳልነው ማለት ነው። አዲላ የሚለው ቃል ደሊል የሚለው ቃል የብዙ ስያሜው ነው፣ የብዙ አገላለጹ ነው። ደሊል ማለት ማስረጃ ማለት ነው። ቢል አዲላ ስንል በማስረጃዎች ማለት ነው። በማስረጃዎች ደሊል ማለት በአረብኛ ወደ ተፈለገው ነገር የሚያመላክት ማለት ነው። የፈለግነውን ነገር የሚያመላክተን። ለምሳሌ እስላም ዲናችን ነው ስንል እስላም ዲን መሆኑን የሚያመላክተን ምንድነው? ማስረጃችን ነው። ያ ማስረጃ ነው ወደ ምን ፈልገው ነገር የሚያዳርስ የምንለው። እነዚህን ነገሮች ስናውቅ በማስረጃ ስንል ማስረጃዎቻችን የሚሆኑት አላህን ስናውቅ ነብዩ መሐመድን አለይሂ ሰላቱ ወሰለም ስናውቅ እስላምን ማወቅ ሲኖርብን በማስረጃ ነው ስንል ማስረጃዎቻችን አሁንም ሁለት አይነት ማስረጃዎች ይሆናሉ። እነዚህ ነገሮች ሁሉ ምናውቅባቸው ማስረጃዎቻችን እነዚህ ነገሮች እውነት መሆናቸውን የሚያመላክቱን ማስረጃዎች ሁለት አይነት ማስረጃዎች ናቸው። አንደኛው አዲለቱን ሰምዕያ ተሰሚ ወይም የሚሰማ የሆነ ማስረጃ ነው። ሌላኛው ደግሞ አቅልያ በማስተንተን በመገንዘብና በመረዳት ፈልገን የምናገኘው የሆነ በአእምሯችን ልንደርስበት የምንችለው ልናስተነትን የምንችለው ማስረጃ ነው። ሰምዕያ ስንል የተሰማ ስንል ማ ثبت بالوحي ማለት ነው። በወህይ የተረጋገጠ ማለት ነው። ወህይ ስንል ያው ቀደምን ማለት ነው الله سبحانه وتعالى እሱ ጌታ እንደሆነ رسول عليه الصلاه والسلام نبي እንደሆነ اسلام ዲናችን እንደሆነ በቁርአን ውስጥ የሚያመላክቱ ማስረጃዎችን በርካታ አድርጎ አስቀምጦልናል ይህ ወደፊት በስፋት የምናየው ይሆናል ለምሳሌ እንደ ምሳሌ የምናየው ለጊዜው رسول عليه الصلاه والسلام መልእክተኛ ለመሆናቸው ሰምዒይ ከሆነው ከቁርአንና ከሐዲስ የምንለው የማስረጃ አይነት ውስጥ አንደኛው الله سبحانه وتعالى بسوره الفتح قطر 29 ላይ እንዲህ ሲል ያስቀምጠው ነው ምን ብሎ محمد رسول الله محمد الله መልእክተኛ ናቸው ይላል الله سبحانه وتعالى محمد الله መልእክተኛ ነው سوره الفتح قطر 29 ማስረጃችን አንደኛው ይሄ ነው ምን رسول عليه الصلاه والسلام ነብይ ስለመሆናቸው ነብይ ስለመሆናቸው እንደዚሁ በሱረቱ አሊ ዒምራን ሱረቱ አሊ ዒምራን 144 ላይ አላህ ምን አለ ወማ ሙሐመዱን ሙሐመድ ኮ አይደለም ኢላ ረሱሉን መልእክተኛ እንጂ ይላል አላህ Subhanahu Wa Ta'ala قد خلت من قبله الرسل ከሱ በስተፊት ነብያቶች ያለፉ ይሆነ اذا እነዚህ ሁለት የቁርአን አንቀጾች ረሱል አለይሂ ሰላቱ ወሰለም ነብይ ስለመሆናቸው ማስረጃ ይሆኑናል ማለት ነው ሰምዒያ እንላቸዋለን ከቁርአንና ከሐዲስ የሆኑ ማለት ነው ሐዲስ ደግሞ በርካታ ሐዲሶችን እንጥቀስ እንችላለን ረሱል አለይሂ ሰላቱ ወሰለም ነብይ ስለመሆናቸው ለምሳሌ ራሳቸው በአንድ ወቅት ሲናገሩ አነ ነብዩ ላከዚብ አነ ኢብኑ አብዱል ሙጠሊብ ይሉ ነበር ረሱል አለይሂ ሰላቱ ወሰለም እኔ ነኝ ነብይ ነኝ ፈጽሞ ውሸት አይደለም እኔ አብዱል ሙጠሊብ ልጅ ነኝ ብለው ረሱል አለይሂ ሰላቱ ወሰለም ይናገሩ ነበር ይሄንና ይሄን መሰል ማስረጃዎች ወደፊትም በሰፊው የምናየው የምንመለከተው ይሆናል ረሱል አለይሂ ሰላቱ ወሰለም ደግሞ ነብይ ለመሆናቸው ሰምዒይ ከሆኑት ወይም ይቅርታ አቅሊይ በአእምሯችን ልናውቀው ከምንችላቸው ማስረጃዎች ውስጥ ለምሳሌ ምን ማለት ፈልገን ነው ረሱል አለይሂ ሰላቱ ወሰለም ይዘውት የመጡትን ነገር ማስተንተን ቁርአንን መሰል ሐዲስን መሰል ማንንም ሊያመጣው የሚችል አይደለምማ ይህ ነብይ እንጂ ማንንም ያመጣው ይህ እንደ ማስረጃ ይሆነናል እንገነዘባለን እናጤናለን እንደዚሁ ረሱል አለይሂ ሰላቱ ወሰለም በህይወታቸው ያለፉ በርካታ የሆኑ አስገራሚ ተአምራቶች አሉ ከእጃቸው ውሃ መፍለቁን የመሰለ ለምሳሌ እንደዚሁ ረሱል አለይሂ ሰላቱ ወሰለም የተናገሯቸው ወደፊት ሊመጡ የሚችሉ ነገሮች እውነት መሆናቸው ከዛው ሱራቅ ኢብኑ ማሊክ እሳቸው ከመካ ወደ መዲና ሲሰደዱ ተከትሏቸው መጥቶ የነበረ መሆኑ የሚታወቅ ሲሆን በጊዜው የተነበዩት ትንበያ ነበር ወደፊት ስልጣንን እንደሚይዝ ትልቅ ቦታን እንደሚያገኝ እስላምን እንደሚቀበል ያ እውን መሆኑ እና ሌሎችን በርካታ የሆኑ ተአምራቶችን ስንመለከት ረሱል አለይሂ ሰላቱ ወሰለም ነብይ መሆናቸውን እንረዳለን نعم ሰምዒና አቅሊይ ስንል ሁለቱ ማስረጃዎች እነዚህን ማለት ፈልገን ነው እነዚህን ነገሮች እንዳልኩትኝ ወደፊት በሰፊው የምናያቸው ይሆናል ያላህ Subhanahu Wa Ta'ala ፍቃድ ከሆነ ሶስተኛው አልዓመሉ ቢሂ ነው ይቅርታ ሁለተኛው አልዓመሉ ቢሂ እነዚህን ነገሮች ከተማርንና ካወቅን በኋላ የአላህን ማንነት የረሱል አለይሂ ሰላቱ ወሰለም ማንነት ኢስላም ምን እንደሆነ ከነማስረጃው ካወቅን በኋላ ባወቅነው ነገር መፈጸም ተግባራዊ ማድረግ ነው። አላህ አንድ ነው ብለናል። ከሱ በስተቀር የሚያመልኩት አምላክ የለም ብለናል። በተግባር መገኘት ከአላህ ውጪ ያለ ነገር ፈጽሞ አለማምለክ፣ በሱ በአላህ Subhanahu Wa Ta'ala ብቻ መረዳት፣ እርሱ አላህ Subhanahu Wa Ta'ala ላይ ብቻ መመካት፣ ሌሎችንም ነገሮች ባጠቃላይ ማለት ለሱ ብቻ መስገድ፣ እሱ የሚለን ባጠቃላይ እሺ ማለት፣ ተከልከሉ የሚለን ነገር መከልከል። እንደዚሁ ነብዩ መሐመድ አለይሂ ሰላቱ ወሰለም የአላህ መልእክተኛ መሆናቸውን ካወቅን በኋላ ያመጡት ትክክለኛ እንደሆነ፣ የተናገሩት ሁሉ እውነት እንደሆነ፣ ውሸትን እንዳልተናገሩ፣ እሳቸው የፈረዱትን ነገር እሺ ብሎ መቀበል፣ ያለ ምንም ጥርጣሬ ደስተኛ ሆኖ መቀበል ምን ይሆናል? እዚህ ውስጥ ይገባል ተግባራዊ ማድረግ የሚኖርብናል ማለት ነው። ኢስላም ትክክለኛ ሃይማኖት መሆኑን ካወቅን በኋላ ከኢስላም ውጪ ያለን በአጠቃላይ አላህ Subhanahu Wa Ta'ala እንደማይቀበልን ከተረዳን በኋላና ኢስላም ውስጥ ስንገባ ሙሉ ለሙሉ መግባት እንዳለብን አላህ እንዳለው ادخلوا في السلم كافة ጥቅልል ብላችሁ እስላም ውስጥ አንድ ግር ውስጥ አድርጋችሁ ሳይሆን በሙሉ ለአላህ እጃችሁን ሰጣችሁ ተማርካችሁ ከገባችሁ በኋላ ወይም መግባት እንዳለባችሁ ትክክለኛ ግንዛቤ አልክ። ሁለተኛው ምንድነው? ጥያቄው አልገባኝም والله ኢንሻአላህ ጥያቄ ካለ መጨረሻ ላይ ጠይቀኛለህ ኢንሻአላህ ግሪን ቲ المهم እነዚህ ነገሮች ካወቅና ከተገነዘብን በኋላ በእነዚህ ነገሮች ላይ መስራት ማለት ነው። መስራት ተግባራዊ ማድረግ አለመዘናጋት والعمل به العمل سنن سرا سنن يتفلغبت ሁለት አይነት ስራ ነው። አሁን ስራ سنን የምንፈልገው ሁለት አይነት ስራ ነው። አንደኛው ለራስ ብቻ የሚጠቅም የሆነ ስራ ነው። ለራስ ብቻ የሚጠቅም የሆነው የማይሸጋገር በራስ ላይ የሚገደብ የሆነ ምንድነው ስራ ነው። ለምሳሌ ሰላትን መስል መስገድ፣ አላህን አውቃል አላህ ስገዱልኝ ብለዋል መስገድ፣ ይህ ለራስ ብቻ የሚጠቅም ከራስ ሊያልፍ የማይችል አይነት የሰላት የኢባዳ አይነት ነው። ሰላትን መስል፣ ጾምን መስል፣ ሐጅን መስል፣ ይህ አንደኛው አይነት የሥራ ክፍል ነው። غير متعدي የምንለው ወደ ሌላ የማይሸጋገር ማለት ነው። የማይሸጋገር ለራስ ብቻ ላይ የሚገደብ የሥራ አይነት ነው። ይሄንንም መስራት አለብን። ከኛ ደግሞ ተላልፎ የሚሸጋገር ደግሞ አለ፣ ሌሎችንም እኛንም ሊጠቅም የሚችል። ያ ምንድነው? ምثله ماذا كالامر بالمعروف والنهي عن المنكر بطرو مازز كمطفو مكلكلن يمثله عند سو በጥሩ ማዘዙ ከመጥፎ መከልከሉ ራሱ ይጠቀማል አይደል እንዴ? ሰዎችንም ይጠቅማል። ይህ ሁለተኛው አንድ የሥራ ክፍል ነው። አንዱ ራሳችንን ብቻ ይጠቅመን የሚችለው ነው። ሁለተኛው እኛንም ሰዎችንም ይጠቅመ የሚችል። ለምሳሌ እንደዚሁ الجهاد في سبيل الله በአላህ መንገድ ላይ መታገል አንተንም ትጠቅማለህ፣ ካንተ ጋር የሚዋጋውንም የሚታገለውንም ሰው ትጠቅማለህ ማለት ነው። በተማርነው ባገኘነው በቀሰምነው ዕውቀት መንቀሳቀስ፣ የምንሰራው ሥራ የምንተገብረው ተግባር ሁሉ በዛ ላይ የተመረኮዘና የተገደበ መሆን ይኖርበታል ማለት ነው። ለምን እንደው የተባለው በደንብችን አጢኗት ፈመን አሚለ بلا علم يا لوقت يسرى يونه سو يا لوقت يميسرى فقد شابه النصارى ነሳራዎችን ክርስቲያኖችን ተመሳስሏል ክርስቲያኖችን ተመሳስሏል ያለውቀት የሚሰራ የሆነ ሰው ግልጽ ነው አላህ Subhanahu Wa Ta'ala غير المغضوب عليهم ولا الضالين سين الله ከተቆጣባቸው አታድርገን ከጠለሙትም አታድርገን ብሎ የሰው ልጅ ሁሉ ጊዜ በሱረቱል ፋቲሃ ውስጥ ሲቀራ የተፈለገበት ሁለት ጽፍራዎች ናቸው غير المغضوب عليهم الله ካልተቆጣባቸው ሰዎች አድርገን ሲል ከነሳራዎቹ አታድርገን ማለት ተፈልጎ ነው ዑለማዎች ይፈስራሉ ይሄንን አንቀጽ ሲያብራሩት ማለት ነው እነዛ ነሳራዎች መጽሐፍ ተወርዶላቸው ሲያበቃ ኢንጂል ማለት ነው ኢንጂል ወርዶላቸው ሲያበቃ ያንን ኢንጂል አላነበቡትም አላጤኑትም አልተረዱትም አልተማሩትም ዝም ብለው ነው የሚያጨማልቁት والله ዝም ብለው ነው የሚያጨማልቁት እነዚህ የሚያጨማልቁ ሰዎች አሁን ዛሬ እንኳን በጠይቋቸው እኮ ስለ መጽሐፍ ቅዱስ የሚያስተምሩ ሰዎች ክርስቲያኖቹን ሲጠይቋቸው ስለ መጽሐፍ ቅዱስ ስለራቸው መጽሐፍት ማለት ነው ስለራቸው መጽሐፍት ጠይቋቸው አያውቁም አላህ Subhanahu Wa Ta'ala እነዚህ ሰዎች መጽሐፍቶቻቸውን እንደማያነቡት በቁርአን ነግሯል Subhanallah اذا ያለውቀት ተግባር የሚተገብር ማንኛውም ሰው እነዛ ነሳራዎችን እየተመታሰለ እንደሆነ ሊያውቅና ሊገነዘብ ይገባዋል በአንጻሩ ደግሞ አሁንም አጤኑት ወመን አሊመ ያወቀና ወለም ያመል ያልሰራ የሆነ እንደሆነ ባወቀው ያልሰራ የሆነ ሰው የማይሰራ የሆነ ሰው فقد شابه اليهود يهوداዎችን ተመሳስሏል አላህ ይጠብቀን የሁዳዎችን ተመሳስሏል ለምን የሁዳዎች መጽሐፍታቸው ምን እንደሚላውቀውታል ያውቁታል ይረዱታል ያጤኑታል ግን ተግባር ላይ ሲመጡ ዜሮዎች ናቸው እንደነሱ መሆን የለብንም ነው ስለዚህ በማስረጃ ካወቀን በኋላ ከተረዳን በኋላ ካጤንን በኋላ በዛ ባወቀነው ነገር የምንሰራ ሰዎች መሆን አለብን አላህ ከነሱ ያድርገን الله كنسو يادرغن يه ሁለተኛው ነበር ቁም ነገር ነበር አንደኛው ቁም ነገር العلم ነው እውቀት ነው እውቀት سنል اللهን ማወቅ ነብዩን ማወቅ እንደዚሁም እስላምን ማወቅ በከነ ማስረጃው ብለን ተናገርን በማስረጃዎቻችን ምን አይነት ማስረጃዎች ሊሆኑ እንደሚችሉ ዘረዘረን እነዚህን ነገሮች ካወቀን በኋላ ከኛ የሚጠበቅ ነገር አለ ሁለተኛው ምንድነው አለን እሱ ባወቀነው ነገር መተግበር አውቀን ስናበቃ ዝም ሳይሆን በዛ ባወቀነው ዕውቀት ፈጻሚዎች መሆን ባወቁት ከሚሰሩት ሰዎች መሆን ከዛ በኋላ ደግሞ ተምረን ስናበቃ እንዲሁም በተማርነው ሰርተን ስናበቃ ቁጭ ማለት አይደለም አይዋ ወደ ተማርነው ሰዎች እንዲያውቁ ሰዎች እንዲገነዘቡ ማድረግ አው ብዙ ሰዎች ቁጭ ብለው ይቀራሉ ይመራሉ ግን ለሰዎች ሲያስተላልፉት አናይም ይህ ተገቢ አይደለም አላህ Subhanahu Wa Ta'ala ያወቁትን ዕውቀት የሚያፍኑ የሆኑ ሰዎች ነገ የውመል ቂያማ እጅጉን ከፍተኛ የሆነ ቅጣት እንደሚያጋጥማቸው ተናግሯል ስለዚህ ካወቀን በኋላ ወጣችን ይዘን ቁጭ ማለት ሳይሆን ለማያውቁ ሰዎች ማስተማር ወጣችንን ማስተላለፍ አለብን በኺሎች መሆን የለብንም ለዚህ ነው ዑለማዎች ምን ይላሉ እያንዳንዱ ነገር ሰደቃ አለው ይላሉ ሰደቃ አለው የገንዘብ ሰደቃ ለሰዎች ገንዘብ ለደሃዎች ገንዘብ መስጠት ነው አይደል እንደዛው ደግሞ የዕውቀት ሰደቃ የተማርከውን ላልተማሩት ሰዎች ማድረስ ነው ይላሉ። እንደዚህ አንዳንዶቹ ምን ይላሉ? ሐያቱ ለዕልሚ ሙዛከረቱሁ የዕውቀት ህይወት የዕውቀት ተቃሚነት ዘውታሪነት ሊኖረው የሚችለው ያን ነገር ስታስተውሰው ሁሌም ስታወሳው ነው እንጂ እፍና አድርገስ ተቀመጠ አይደለም። እፍና አድርገ ያስቀመጠው ነገር ይጠፋብሃልና ይረሳልና። ስለዚህ ያወከውን ነገር ለሰዎች ማድረስ መቻል አለበት ነው። ይሄንን በተመለከተ አላህ ሱብሃነሁ ወተዓላ በተለያየ ቁርአን አንቀጾች አስተምሮናል። ዳዕዋ ስንል ወደ አላህ ሱብሃነሁ ወተዓላ ቁርአን ወደ ረሱል አለይሂ ሰላቱ ወሰለም ሐዲስ ወደ እስላም መጣራት ማለት ነው። አላህ ادعوا الى سبيل ربك ወደ ጌታ መንገድ ወደ እስላም ተጣራ ይላል። ይህ ምክር ለኔ ላብቁ ደባ ብቻ አይደለም፣ ለእያንዳንዱ ሰው ነው። ለእያንዳንዱ ለረሱል አለይሂ ሰላቱ ወሰለም ብቻ አይደለም። ادعوا ጥራ፣ ገስጽ፣ አስተምር الى سبيل ربك ወደ ጌታ መንገድ ወደ ጌታ ጎዳና በልህክመቲ በጥበብ ወልመውዒዘቲ ለሐሰነቲ እንዲሁም በለዘብታ ቃል ጥሩ በሆነች ጣፋጭ በሆነች ሰዎችን በማታስቀይም በሆነ መልኩ ሰዎችን ጥሩ አስተምሩ ብሎ አላህ Subhanahu Wa Ta'ala በሱረቱ ነህል ቁጥር 125 ላይ አስቀምጧል። እንዴት እንኳን ሰዎችን እንደምንጠራ ሁሉ መጥራት እንዳለብን፣ እንዴት እንኳን ወደ ሰዎችን ወደ እስላም እንደምንጠራቸው ሁሉ አስቀምጧል። እንደዚህ አላህ Subhanahu Wa Ta'ala በቁርአኑ በሱረቱ ዩሱፍ ላይ ምን ይላል? ቁል هذه سبيلي بل ይህ መንገዴ ነው ادعو الى الله ወደ አላህ የምጣራለት የሆነ መንገዴ انا بصيرتي بأوقات لا تمركوجي انا انينا ومن اتبعني اني يتكتبلኝም ሰዎች وسبحان الله الله ጥራት ይገባው وما انا من المشركين اني ካጋሪዎች አይደለሁም ያ አላህ Subhanahu Wa Ta'ala። ስለዚህ ከዚህ የምንረዳው ዳዕዋ ስንል ሰውየው መጀመሪያ እንዳለው አዋቂ መሆን አለበት። ከዛ ባወቀው ነገር ተግባሪ መሆን አለበት። ባወቀው ነገር የማይተገብር የሆነ ሰው ነገ የውመል ቂያማ አላህ ይጠብቀንና ጀሃነም መጀመሪያ ከሚለኮስባቸው ሰዎች ይሆናል ማለት ነው። ሱብሃንአላህ። ባወቀው ነገር የማይሰራ የሆነ ሰው والله ኢቃቡ ቅጣቱ እጅጉን በጣም ከፍተኛ፣ በጣም አስቀያሚ፣ በጣም አሰቃቂ ነው። ለዚህም ነው ኢማሙ ሸውካኒ ረህመቱላሂ አለይሂ ምን ያሉ በግጥም وعالم بعلمه لم يعمل معذب قبل عباد الوثن ይላሉ። وعالم بعلمه በተማረው ዕውቀት የማይሰራ ዓሊም አዋቂ ከነዛ አውታትን ከሚያመልኩ ሰዎች በስተፊት ጀሃነም ከሚደፉት ነው ብለው ይናገራሉ። ይሄን አመላካች እጅጉን በርካታ ሐዲሶችን ማስቀመጥ እንችላለን። ነገሩ አስፈሪ ነውና በተማር ነው መስራት አለብን፣ ከዛ ደግሞ መጣራት አለብን ነው ወደዛ ነገር መጣራት አለብን ነው። የዳዕዋ መድረኮች እጅጉን ሰፊ ናቸው። ወዴት ነው መጣራው? እንዴት ነው መጣራው መባል የለበትም። ዳዕዋ ሰፊ ሆነ መድረክ ያለው የኢባዳ ዘርፍ ነው። ሰዎችን ተናግሮ ማስተማር ሊሆን ይችላል፣ ሙሐደራ በመስጠት ሊሆን ይችላል፣ ሰዎችን እንደዚህ በማስተማር ሊሆን ይችላል፣ መጽሐፍቶችን በመጻፍ ሊሆን ይችላል፣ የተለያዩ በራሪ ወረቀቶችን በመጻፍ ሊሆን ይችላል። አንዳንድ ሰብሰብ በምንልበት ጊዜ አላህ ሳይወሳ በዛ መጅሊስ ላይ ከምንለያይ አላህን አውስተን አላህ የሚያስተምረውን ነገር ዘክረን ብንነሳ ይሻላል በማለት አንዲትንም ይሁን አንቀጽ ወይም አንዲትን ሐዲስ በማስተማር ዳዋ ማድረግ ይቻላል። አንዳንድ ይቆጭ ስንል ሰዎች ላይ ጥያቄ በማንሳት ለመሆኑ ይሄ ማለት ምን ማለት ነው ብሎ በማንሳት ሰዎች ምላሽ እንዲሰጡ ካላወቁ ደግሞ የዛን ጥያቄ ምላሽ እንዲያገኙ ማብራራትም ይህ የዳዋ ክፍል ነው። ግልጽ ነው። ሰዎች መነጋገር መረዳዳት ይህም ያለውን ዕውቀት ማውጣት ይጀምራል። ይህ ከዳዋ ከጥሪ ከማስተማር ክፍል ነው። ይህ ዳዋ የሚባለው ነገር ከሥራዎች ሁሉ በላጩ ከሥራዎች ሁሉ ጥሩና ቆንጆ የተመረጠ የሆነ የዳዋ የትምህርት ወይም የዒባዳ ዘርፍ ነው። ይህ رسول عليه الصلاة والسلام بعد وقت لعلي ابن ابي طالب من دنبر ياروت لأن يهدي الله بك رجلا واحدا خير لك من حمر النعم انت ما استمره الله سبحانه وتعالى عند سون هدايه بيسطر له الشلال قياي جملوتين كمتسط ويم تللق አሉ የሚባሉ የመጓጓዣ መሳሪያዎች ነው። አረቦች ቀያይ ግመሎችን በጣም ነው የሚወዱት። በጣም ውድ ነው እነሱ ዘንድ። ውድ የሚባሉ ነገሮችን በቃ አሉ የሚባሉ መኪናዎችን አሉ የሚባሉ የትራንስፖርት መገልገያዎች ከሚሰጡ አንድ ሰው ባንተ ትምህርት ምክንያት ሂዳያን ቢያገኝልህ ይሻላል ብሎ ረሱል አለይሂ ሰላቱ ወሰለም ተናግሯል። ረሱል አለይሂ ሰላቱ ወሰለም በሌላው ሐዲታቸው ምን ብለዋል? من دعا الى الهدى ወደ ቀጥተኛ መንገድ ይጣራ የሆነ ሰው كان له من الاجر مثل اجور من تبعه ምንዳለው በተከተሉት ሰዎች ልክ ምንዳን ያገኛል። እነሱ የሚያገኙት እነዛ ሰዎች በአንተ ምክንያት በቀሰሙት ዕውቀት በመስራታቸው ተግባራዊ ማድረጋቸው የሚያገኙት አጅር ሳይቀነስ ላንተም ይመጣልሃል። አጅሩ ትልቅ ነው والله ሞተም ቢሆን ይህ አጅር አይቋረጥብህም። ልክ እንደዚሁ ወደ ጥመት መንገድ ይጣራ የሆነ ሰው ሰዎች ቢቀበሉትና በሱ መንገድ ውስጥ ቢገቡ በዛ በመጥፎ መንገድ ላይ ሰዎች ስለተከተሉት ሰዎቹ በተከተሉት ልክ በሱ ላይ ወንጀል ይጻፍበታል። ሰዎቹ በዛ በጠራው መጥፎ መንገድ ስተኛ መንገድ ምክንያት በሚሰሩት ወንጀል ልክ ወንጀል ይጻፍብሃል ብትሞት እንኳን ራሱ ማለት ነው። ሱብሃንአላህ። ኢዘን ወደ ኸይር ነገር የሚጣሩ ሰዎች ለነሆን ይገባል። ወደ ኸይር ነገር የሚጣሩ ሰዎች የአንቢያዎችን የሩስሎችን ሥራ የሚሰሩ ሰዎች ናቸው። ታዲያ አንድ ሰው አውቆ ሲያበቃ ባወቀው ነገር ተግብሮ ሲያበቃ የተገበረውን ነገር ደግሞ ሰዎች እንዲቀበሉትና እነሱም በዛ ነገር ተቀብለው ተግባራዊ እንዲያደርጉት ዳዕዋ በሚያደርግበት ወቅት ወይም አንተ ይሄን kitab የምታነብሰው አንቺ ይሄን kitab የምታረቢው እህቴ ሆይ ይሄን አውቀሽ ስታበቂ ተግባራዊ አድርገሽው ሰዎችን ወደዚህ ሐቅ መንገድ ስትጣሪ መከራዎች፣ ጭንቀቶች፣ ሙሲባዎች ሊያጋጥሙሽ ይችላሉ። ስለዚህም አስብሩ ትዕግስት ማድረግ ያስፈልጋል። አለል አዛ فيه በዚህ የዳዋ እንቅስቃሴ ላይ ለሚያጋጥምሽ መከራና ስቃይ ምን ማድረግ ያስፈልጋል? صبر ما درج يسفلغان صبر معنات حبس النفس على طاعه الله الله اللي بمتعزز لي نفسيا ماسر نو الله بمتاز لي اندت زوتر اندت قوي ادرقو ما سرنو نفسا صبر مالت نفسيا اللهم بمتاز لي بتككلن يوم انقر لي زوتاري اندتهم قاطرو اسرو الزاري اندت زوتر ما درقنو اندزي هو حبسها ام معصية الله اللهم كمان مثل ما سرنو ما قدنو ما راقنو ما راقنو يا استماريوت كله استماريونوتن رسول عليه الصلاه والسلام انديت ادرغو اندي مكرش تملكتوسك مكرس يلغزاچو الله بسوره الانعام قطر 34 لاي ولقد كذبت رسل من قبلك كانت بستفيت ينبروت رسلوت انبياءوتكو حزبوچاچو استبابرواچوال باكمت الناغر تكل ادلم وشتامنا ابدنا دغمتنيانا الى غير ذلك تبلوال فصبروا قن النسو التسلاتشو من نسا تقستنا للرقو على ما كذبوا بتستبادلوتنا سووش بالنسو لاي باد الرسوت اذا مكراسك اي التسلاتشو من قريوسا تقستنا للرقو اسكامشي درس حتى اتاهم نصرنا ينيا ارداتا ينيا دل ينيا بسرات اسكامي متاتشو درس اذن يهنو ينيا قدوالي هوني ميقباونو وكلما قويت الاذية قرب النصر للتوقو يميقباون اقر اهون بهاقرات چنم كاللو غرا يايزن مالتنو چنكتو سكايو مكراو بتنكرن بكر رقطر قرب النصر دلنا يا الله ارداتا يقربال قرب نو مالتنو دلنا يا الله ارداتا يقربال نعم وليس النصر مختصا بان ينصر الاسلام انسانا في حياته نصر دمو مالت الله سبحانه وتعالى يسولج بهوته ساله بቻ يانن نصر ويم دغمو دل اندي قناصف مادرك بቻ አይደለም نصر مالت دل مالت يسولج بهوته ساله بቻ اشنفو باندران ماولد له بቻ አይደለም نعم انقدي اوسا يهدل ويهدل سويو كموت بهالا انكون ليهون يخلال بهوت ساله بتشاسو تغلون دعواون ماستمر مكتل مزوتر نو كسو ميتطبق يسويي لاستمارو تمهرت يسويي لاقربو طري يسويي لاقربو تمهرت منالبات سو كموت بهالا سووتش ليقبلوتنا بسو منجر لاي تكلميو منجر لاي ሊጓዙ ይችላሉና ግልጽ ነው ረሱል አለይሂ ሰላቱ ወሰላም እኮ ረሱል አለይሂ ሰላቱ ወሰላም እኮ በህይወታቸው እስላም የተቀበሉ ሰዎች ዛሬ በመድር ላይ ያለውን ህዝብ ያህል እኮ ሰው አልነበረም አይደል እንዴ የተወሰኑ ሰዎች ነበሩ እሳቸው ከሞቱ በኋላ ደግሞ የበለጠ ሲስፋፋ ሲበዙ እነሆ ዚያለንበት ደርሰናል ግልጽ ነው ነስሩ ድሉ ተቀባዮቹ መብዛታቸው በህይወትህ ሳለ በህይወትሽ ሳለሽ ላይ ሆን ይችላል ሰዎች ደአዋስ ታደርግ ስታስተምር ሊመቱ ሊደበድቡ ሊሰድቡ ሌሎችንም ነገሮች ሊያደርሱ በህ ይችላሉ ነገር ግን ከረሱል አለይሂ ሰላቱ ወሰላም የበለጠ አይደለህም አንተ በልክና በትልቅነት በክብር በምንም ማለት ነው አላህ ዘንድ ካለህ ቦታ ፈጽሞ ከረሱል አለይሂ ሰላቱ ወሰለም ጋር አትወዳደርም አትቆራኝም ፈጽሞ ረሱል አለይሂ ሰላቱ ወሰለም አላህ ሱብሃነሁ ወተዓላ ሲነግራቸው ምንድነው ያለው كذلك ما اتى الذين من قبلهم لك እንደዚሁ ከነሱ በስተፊት ማንንም ሰው ማንንም ነብይ እኮ አልመጣም ማለት አላህ ሱብሃነሁ ወተዓላ ምን ረሱልን ነብይ አልመጣም الا قالوا بيلو እንጂ ምን ቢሉ ساحر يهباكاتو ድግምተኛ ነው አው መጅኑን ወይ ደግሞ እብድ ነው ቢሉ እንጂ እህ ነብይ አልፎ መጥቶ አያውቅም ነብዮች እንደዚህ ከተባሉ እኛም ብዙ ሊያጋጥመን ይችላል ብዙ ልንሰደብ ብዙ ልንኮነን ብዙ ልንነወር እንችላለን ነገር ግን صبر رئيساتنا عنواناتنا مهون على اللبت وقال عز وجل وكذلك جعلنا لكل نبي عدوا من المجرمين سبحان الله لك اندزي ولا الله سبحانه وتعالى لياندو نبي كمجرموج يا الله من قالك لك كمدفوسة وج ثلاثتنا قادر قنا لمن الله لمكر نوع الله لمكر الله لفتن تقستهن لياوك للردة نبيوش الفتن واتوار الله سبحانه وتعالى إذن يه تقست أسفل لاقي اندهونا يمياس ردان نوم على تنو نعم وفي هذه إشارة إلى أن كل من قام بهذا القرآن فلا بد أن يناله ما يناله مما يحتاج إلى صبر من يوم سو قرآن يستمر قرآن يكرر قرآن يسكرر من يوم دعوان يدرق يهون سو شجر اندم يقاتمونا شجر نكو اندم يتن ياسر الدنال رسول عليه الصلاة والسلام أشرف الخلق ضربه قومه هزبوات شاتشو دبر دبوات شو فأدموه عدموات شو አደምዋቸው ومع هذا رسول عليه الصلاه والسلام ለኛ ተምሳሌት ሲሆኑ ደብድቦዋቸው አደምተዋቸው صلوا على رسول الله صلى الله عليه وسلم صلوا عليه صلوا على رسول الله صلوات ربي وسلامه عليه رسول عليه الصلاه والسلام ህዝቦቻቸው ደዋን ስላደረጉላቸው ወለቀተኛው መንገር ስለጠራቸው ደበደባቸው አሰቃያቸው ደማቸው ፈሰሰ እሳቸው ግን ምንድን ነበር ያሉት ደማቸውን ያበሱ ደማቸውን እየጠረጉ ምን አሉ اللهم اغفر لقومي فانهم لا يعلمون ጌታዬ ሆይ ለህዝቦቼ ወንጀላቸውን አብስላቸው ማራቸው እነሱኮ አያውቁም ስለላወቁ ነው ይሄንን የሚሰሩት ብለው ረሱል አለይሂ ሰላቱ ወሰለም ይሄንን ያህል ትዕግስታቸው ለኛ አሳይተውናል والله ታዲያ በሳቸው መንገር ላይ ዱዓስን ዳዕዋስ እናደርግ በሳቸው መንገር ላይ ስናስተምር ሁላችንም بصبر بكل ያለን قدوة اللهم اغفر لقومي فانهم لا يعلمون يميلوا لهون يجبوال ጌታዬ ሆይ ለህዝቦቼ ለወገኖቼ ማህርታህ ለግሳቸው ወንጀላቸው ማርላቸው እነሱኮ ይሄን የሚያደርጉት ስላላወቁ ነው አንድ ቀን አውቀው ይረዱና ይገነዘቡ ይሆናሉ اذا فعل الداعيتي ان يكون صابرا محتسبا ማንኛውም ወደ አላህ Subhanahu Wa Ta'ala የሚጣራና የሚያስተምር የሆነ ሰው ምን መሆን አለበት እግስተኛና ከአላህ ምንዳውን ፈላጊ ሊሆን ይገባዋል ነው ከዚህ በኋላ ማስረጃዎቻችን እነማናቸው ሰብር ለስንት ይከፈላል እንደዚሁ ለሎችንም አላህ Subhanahu Wa Ta'ala ማወቅ ስንል ማስረጃዎችን እነማናቸው ከቁርአንና ከሐዲስ ረሱል አለይሂ ሰላቱ ወሰለም ማወቅ ስንል እሳቸው ማናቸው ማስረጃዎቻችንስ እነማናቸው እንዲሁም ሌሎችንም በስፋት يا الله سبحانه وتعالى فقادك هنا بقطع درساتنا يمن لاونا يمن نملكته ويهونال اهون ጥያቄ ያለው ሰው ካለ መጠየቅ ይችላል።